ودخل معه السجن فتيان قال احدهما اني اراني اعصر خمرا وقال الاخر اني اراني احمل فوق رأسي غبزا تأكل الطير منه نبئنا بتأويله انا نراك من المحسنين قال لا يأتيكما طعام ترزقانه الا نبأتكما بتأويله قبل ان يأتيكما ذلكما مما علمني ربي اني تركت ملة قوم لا يؤمنون بالله وهم بالآخرة هم كافرون واتبعت ملة آبائي إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون بوسان يوم سرات وديسر بيس توسد الناس تستروا بوالا اندجنا يمي أجات ما تشون هوني تادقمو ودارات سنعونا ودامي ترشاو كلا تشغاك كروم على سنعان تقمو لما يهان እንግዲህ ተፈተና ወደ ፈተና እየተሽጋገሩ ነው የመጡት። አሁን ደግሞ ያለ ወንጀላቸው እስር ቤት ገቡ። የእስር ቤት መግባታቸው ግን ምንም የተራዘመ ከባድ ፈተና ቢሆንም የመጨረሻ እንደሚሆን ነው። ከዚያ በኋላ ያው የዲን ምዕራፍ ይመጣል ማለት ነው። ወደ ከለማው ሲጅነ ፈተያን እሳቸው እስር ቤት በገቡበት ለት ባጋጣሚ ሁለት ወጣት የሆኑ ሰዎች እንደዚሁ በሌላ ወንጀል ተከሰው አብረው ባንዲ ቀን እስር ቤት ገቡ ዩሱፍ ጋራ ማለት ነው። ታቸው እንደገቡ እነዛም መጡ። قال احدهما انا كولتو እስረኞች አንደኛው ኢኒ አራኒ አሲሩ ፈምራ እኔ በመናሜ የወይን ጠጅ ስጠምቃ ይቸነበረ አለ። وقال الاخر ሌላው ደግሞ ኢኒ አራኒ احሚሉ فوق راسي خبزا በጭንቅላቴ ላይ ዳቦ ተሸክሜ ተሄዳየው ታኩሉ ጥይሩ ምንሁ እና አንን ተሸክመው የሚሄደው እንዳቦ አሞራ ትትበላውም አይጽ ነበር አለ። እና ይሄን ምናብ ባለፈው ለሊት አይተን አሁን ተከስተን እዚህ መጣን እና ትልቅ ሰው ምናማችንን የሚፈታልን ስንፈልግ ነበር አንተ ሰውዬ ያው ትልቅ መስላለህና አሉ። በሰውነታቸው ሽማግሌ አልነበሩም ግን መጥም አስተሳሰቡ የበሰረና ቀና ሰው ያስተውቃልና ከዛ ከስረኛው መካከል እሳቸውን አመኗቸው ማለት ነው። ነብዩና ቢተውሊ አሁን የነገርነህን ምናማችን ምን አይነት ትርጓሜ እንዳለው እስቲ ንገረን ፍታልን አሏቸው። ኢና ነራከ ሚናል ሙህሲኒን አንተ ተጥሩ ሰዎች ነህ ብለን እንገምታለን እና ያለንና እባክህ እንዲህ አይነት ምናማ አይተን ነበር አሁን ይኸው ሳናስበው ወደ እስር ቤት መጣን ምን እንደሚያስከትልብን አናውቅምና ምናማችንን ፍታልን ሰውዬ የሚል ጥያቄ አቀረቡላቸው ነው። አሁን እንግዲህ የራሳቸውን ችግርና ፈተና እረስተው ስለ ዲን ማሰብና መጨነቅ ጀምረው ነበር ማለት ነው። እነዚህ ሰዎች በአጋጣሚ ካፊሮች ናቸው። ያው የካፊር ባለስልጣን አገልጋዮች ነበሩ። በግል ችግራቸው ምክንያት ተከዳርተውና ተጠላልተው ነው የመጡት። አሁን እነዚህን ሰዎች ጥሩ መድረክ አገኘውኝ እንዳውም እስልምና ማስተማር አለብኝ ብለው ቆርጠው ተነሱ ማለት ነው። ስርቤቱ ነው ዳዋ ያረጉ። የግዚየ ሰዎች ወላውኑ ያችን ምናማቸው መልስ እንዲሰጧቸውና እንዲፈቱላቸው ነበር ያቀረቡ። እሳቸው ግን ማቁሰው ጋራ መግባባት ብዙ ጣውረድ ያለበትና አጋጣሚ ካልሆነ በስተቀር በቀላሉ ሰዎች ጋራ መለማመድ አልችልም ደግሞ ተምን ለማመድ ድረስ ምናልባት እነሱ ተፈተው ሊሄዱብኝ ይችሉ ይሆናል አሉና አቋራጭ መንገድ ባጭር ወቅት እስልምናን እንዴት አድርገው ለማስጨበጥና ለማስረዳት እንደሚችሉ ሲያስቡ ነበር። አላህ ግን ለዛ ላሰቡት ነገር ስኬታማነት ሰዎች ራሳቸው ባለ ጉዳዮች ነው እንዲቀርቧቸው አደረገ። ባለ ጉዳይ ሰው እንግዲህ ቸግሮት በሚመጣ ጊዜ እንዴ እንዲቸግሮ የነበረ ብትረዳይ ብሎ ሲጠይቅ ይሄንን ከማድረግ በፊት እኔ ደግሞ ምልህ ነገር አለ ካሉት ያን ጉዳዩን ለማስፈጸም ሲል ለመቀበል ዝግጁ ነው ማለት ነው። እና መልሱን ከመስጠታቸው በፊት አስቀድመው ስለ እስልምና ማስተዋወቅን መረጡ። ጥሩ ነው ያቀረባችሁት ሐሳብ ግን ከዛ በፊት እኔ ደግሞ አንዳንድ ነገር ላነጋግራችሁ ወዳለሁ አሉና ምን አሉ? قال لا يأتيكما طعام ترزقانه እዚህ እስር ቤት ያላችሁ የምትሰጡት የሆነ ምግብ አይመጣላችሁም ኢላ ነበትኩما بتأويله قبل أن يأتيكما ምግቡ እዚህ ከመምጣቱና ከመድረሱ በፊት ምን አይነት ምግብ እንደሚመጣና እንደሚላክላችሁ የምነግራችሁ ቢሆን እንጂ እንኳን ምናም መፍታት ቀርቶ ማለታችሁ በጃሃዱ ዓለም እንኳን እናንተ አሁን እስር ቤት ናችሁ በተሰቦቻችሁ ዘመድ ወዳጆቻችሁ ነገሌ ታስረዋል ሲባል ቁርስ ያዘጋጁ ያመጡላችኋል። ያ ቁርስ ከመምጣቱ በፊት አሁን ነገ ጧት የሚመጣላችሁ ቁርስ ይሄን ይመስላል ብዬ ብነግራችሁ ከነገ ማታ ደግሞ የሚመጣው ራት እንዲህ ነው ብዬ ብነግራችሁ እንኳን አልሳሳትም እንኳን ምን አመፍታታል መጀመሪያ ራሳቸውን ማስተዋወቃቸው ነው እምነት እንዲያድርባቸውና የሚሉት ነገር ሁሉ ለመቀበል ዝግጁ እንዲሆኑ ማለት ነው። ይሄ ጊዜ ሰዎቹ በጣም ደስ አላቸው ይበልጥ ተከፈቱ እነሱም ይሄ ችሎታ ያለው ሰው ነው አሉና ወዳውንም ደግሞ ያ ያሉትን ነገር ማረጋገጥ ጀመሩ። ነገ ጧት በል እንግዲህ እስቲ ለአመሉ እንዲህ አይነት ምግብ በእንዲህ አይነት ቃይ መጣላል ብለው ተናገሩ። ያቺ ምግብ ባባት መልክ መጣች በዛው ቆዋ ማለት ነው። ይሄ ጊዜ ሰዎቹ ሙሉ በሙሉ እምነት አደረባቸው። ካፊር መቼም ትንሽ ነገር ካየ በቀላሉ ነውና የሚርበተበተው ይሄማ እውነት መልአክ ነው አሉና አከበሯቸው ማለት ነው። ይሄን ሲያረጉ ደግሞ አምልኮቱን ወደ እሳቸው እንዳያዞሩባቸው በመስጋት ወዳውኑ በጣም ንቁ ነበሩና ዛሊኩማ ሚማ አለመኒ ረቢ አሉ። የኔን ማንነት ላስተዋውቃችሁና ለእኔ ክብር እንዲትሰጡኝ ብዬ አይደለም የጌታዬ ያሳወቀኝ እውቀት ነው ይሄ አሉ። ዋናው እንግዲህ የአላህ ሩስሎች ሰዎችን ጌታቸው ጋር ማገናኘትና ማስተዋወቅ ነው እንጂ በአላህ ስም ራሳቸውን መታወቅ ስለማይፈልጉ ይህንን አሁን እንዲህ ላረግ የቻልኩት እኔ በተፈጥሮ በግል ጥረት ሳይሆን ሰማይ ምድርን የፈጠረው የሁላችንም ኻሊቅ የሆነው ጌታዬ አሳውቆኝ ነው አሉ ማለት ነው። እና እንዴት ነው ጌታ ብለው እንዲጠይቋቸው ራሳቸው ስለ አላህ ጋበዟቸው ማለት ነው። በስም እኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ አላህ ደግሞ ከሌሎቹ ሰዎች መካከል እኔን መርጦ እንዲህ አይነት እውቀት ሊሰጠኝ የቻለበት ምክንያቱ ምን መሰላችሁ አሉ። በአላህ የማያምኑትን ሰዎች እምነትና ሃይማኖት እርግፍ አርጌ በመተወ ነው አሉ። አየሁ በጃዙር እናንተ የምታምኑትን አይነት እምነት ትቼ አላህ የሚወደውን አይነት እምነት ስለምከተል ብቻ ነው ጌታ የወደደኝ እንጂ እኔም እንደናንተ ሰው ነኝ ማለታቸው። ወሁም ቢልአኺረቲሁም ካፊሩን እና እነዛ በአላህ የማያምኑ የሆኑ ወገኖች ከሞት በኋላ መነሳትና መመንዳትን ጭምር የሚክዱ የሚያስተባብሉ የሆኑት ሰዎች እምነት የነሱን ትቼ አላህ ሱብሓነሁ ወተዓላ የነገረኝንና የመከረኝን ስለተቀበልኩና በፍቃዱ ስለተመራሁኝ ለዚህ ነው እኔ እንዲህ አይነት እውቀት ባለቤት ሊያደርገኝ የቻለው። ስለዚህ እናንተም እንደኔ በአላህ ብታምኑና ለሱ ታማኞች ብትሆኑ የዚህ አይነት እድል ሊሰጣችሁ ይችል ይሆናል በማለት በእጃ ዙር መስበክ ጀመሩ ማለት ነው። ወተባቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቆብ እና እንግዲህ በአላህና በመጨረሻ ቀን የማያምኑትን ሰዎች ሃይማኖት ብቻ ለትክክለኛው እምነት ብቻ እጅን ሰጣሁኝ ስላችሁ የነማንን እምነት ብትሉኝ ለምሳሌ የቅድመ አባቶችን የነ እብራሂምን የነ ኢስሐቅና የነ ያዕቆብን እምነት ስለተከተልኩ ነው አሉ። አሁንም እንደገና በእጃ ዙር ደግሞ ወፈራሽ ሳይሆኑ የተላላቅ ዘር መሆናቸውንም አስተዋወቁ ማለት ነው። የሰዎቹ ልጅ የነገር ልጅ ነው ሲባል በብዙ ጊዜ ክብደት ይሰጣልና እነዚህ አሁን የተጠቀሱት ቅድመ አባቶችና አያቶች በእነዚህ ሰዎች ዘንዳ በታሪክ ይታወቃሉ። ነቢዩላህ እብራሂም ሲባል አልሰማህም? ኢስሐቅ ሲባል ያዕቆብ የእነሱ ልጅ ነኝ እና የእነሱ ልጅ እንደመሆኔ ደግሞ በስጋ ብቻ ሳይሆን በእምነትና በተግባርም የእነሱን ፈለግ ስለተከተልኩኝ አላህ ወዶኝ ነው ለዚህ ያበቃኝ አሏቸው ማለት ነው። እና በበረካቸው ለማለት ሳይሆን እነሱን አላህ እንደወደዳቸው የእነሱን መስመር እኔም በመከተሌ እኔንም ያው የአባቶችን ደረጃ ሰጥቶኝ ነው ብለው አታወቁ ማለት ነው። ማ ካነ ለና አንሽሪከ ቢላሂ ሚን ሸይኢን አሉ። እነዚህ አሁን የጠቀስኩላችሁ አባቶችም ሆነ እኔ በአላህ ምንም ነገር ማጋራት የለብንም። ሁልጊዜ ሽርክ የሚባል ነገር ነክቶንና ደርሶብን አያውቅም እና ሰዎች ከኛ የሚለዩት እንግዲህ በሽርክ ነው ከአላህ ጋር የሚጣሉት ማለታቸው ነው። እኔ ግን ተራሴ ብቻ ሳይሆን አባቴም ቅድመ አባቴም አያቴም ጭምር ሽርክ የሚባል ነገር ጭራሽ ነክቶን የማያውቅ ለአላህ ፍጹም ታማኞችና ታዛዦች በመሆናችን አላህ የባረከንና የወደደን ቤተሰቦች ነን። ስለዚህ እንግዲህ የነዛ ሰዎች ዘር እንደገና የነሱ ታሪክ አዳሽና የነሱ አማና ተቀባይ በመሆኔ ነው አላህ ለዚህ ያበቃኝ ይሏቸዋል። ዳሊክ ሚን ፈድሊላሂ አለይና አሁን ደግሞ ጉራ እንዳይሆንባቸው ራሴም በእውቀት የነ በጣም የበለጸኩ ነኝ ደግሞ የትልልቅ ሰው ዘር ነኝ ሲባል አሁንም ራሱን የማስተዋወቅና ከፍ ከፍ የማድረግ የማጋነን ሁኔታ እንዳይጠረጠሩ ደግሞ አሁንም ምክራት አደረጉ። ይሄ ለኔም ሆነ ለነዚህ ለተላላቅ አባቶችና አያቶች አሁን የጠቀስኩላችሁ ደረጃና ማዕረግ ከአላህ ትርፋትና ጸጋ የተገኘ ነው። እኛ ከማንም ሰው አንበልጥም። አላህ ሱብሃነሁ ወተዓላ ለእንዲህ አይነት ታላቅ ደረጃ ስለመረጠንና ስላበቃን ነው ብለው አሁንም አላህ ጋር አያያዙ። ዋናው የሚፈልጉት አላህን ማስተዋወቅ ነውና ማለት ነው። ሚን ፈድሊላሂ አለይና ወአ አለናት። አላህ በእኛ በቤተሰቦቻችንና እንደገና በሌሎችም የሰው ልጆች ሁሉ የቸረውና የለገሰው ችሮታው ነው። ማለት እኛ በቀጥታ መጀመሪያው ነብዮች በመሆናችን የመጀመሪያ ተጠቃሚዎች ነን በአላህ ሪሳላ። ከዛ ደግሞ በእኛ አማካይነት ሌሎችን ሰዎች ሁሉ ተሽርክ አውጥቶ ለኢማን ለተውሂድ ያበቃበት የሆነ የአላህ ችሮታና ጸጋ ነው። ወላኪና አክሰረና ሲላሽኩሩ ግን አብዛኛዎቹ ሰዎች ይህንን የመሰለ የአላህን ጸጋና ችሮታ የኢማንን ጥቅም አውቀው አያመሰግኑትም እንጂ ቢያመሰግኑት ኑሮ ምንኛ ታላቅ ድል መሰላችሁ በማለት ወደሳቸው እምነት እንደው እኔን እምነት ተቀበሉ ብለው በቀጥታ ሳይናገሩ አቋም መቋቸውና አሻፈሏቸው ማለት ነው። ወደናሱ ለመምጣት እንዲፈልጉ አደረጓቸው። እንግዲህ አሁን ስሜታቸውን አዩ፣ በጣም ተነኩ ሰዎች። ታዲያ ትክክለኛው እምነት ይህ ከሆነ እኛ ስለምን እንዳንተ አንሆንም የሚል ስሜት ካሳደሩባቸው በኋላ አሁን ቀጥታ ያው ነገሩን እቅጩን ብነግራቸው አይቀየሙምና አይሸሹም ማለትም ሲያውቁ ቀጥለው ስለ ሽርክ ርኩስነትና ስለ ተውሂድ አስፈላጊነት ሊገልጹላቸው ነው ማለት ነው። يا صاحب السجن أرباب متفرقون خير أم الله الواحد القهار ما تعبدون من دونه إلا أسماء سميتموها أنتم آباؤكم ما أنزل الله بها من سلطان إن الحكم إلا لله أمر أن لا تعبدوا إلا إياه ذلك الدين القيم ولكن أكثر الناس لا يعلمون يا صاحب السجن أما أحدكما فيسكي ربه خمرا وأما الآخر فيسلب فتأكل الطير من رأسه وبه الأمر الذي فيه تستفتيان يا صاحب السجن إن أنت يسربت قوات وشي ألو أشو بما باب الملك مالتنا ثم أشونهم جنال هو قوات شوي مسلاني أرباب متفرقون خير إنجليس لأني الناس لبتسوى الشاكين يأمن تاقوان فقال لهم ديوانا يتقون كل ناس شوي مسلاني በእናንተ አስተያየት ስስቲ የተለያዩ የሆኑ ጣዖታቶችና ህገወጥ አመለክቶች የተሻሉ ናቸው ይመስላችኋል? አሚላሁ ልዋሂዱ ልቀሃር ወይም ሁሉንም ጠቅሎ የሚዳኘው ብቸኛና ሀያል የሆነው አላህ ይሻላል በማለት በጥያቄ መልክ አቀረቡላቸው ማለት ነው። ፍርዱን ለእናንተ ልተው ማለታቸው ነው። ይህ እንግዲህ ስለ ተውሂድ በአጭሩም ቢሆን ከእኛም ከአባት አያቶቻችን የወረስነውና ያመጣነው እምነት ምን እንደሚመስል ይህንንም እምነት አላህ የወደደውና የባረከው ከመሆኑ የተነሳ እኛን ለምን አይነት ውጤት እንዳበቃን ነገርኳቸው። ግን ከዚህ ውጪ ያሉት ደግሞ የተለያየ እምነት የሚከተሉት በብዙ የሚቆጠሩ እና የሚደረደሩ የሆኑ የሚሰሙ የማይሰሙ የሆኑ የተለያዩ አማልክቶችን ያመልካሉ። ታዲያ ማንኛው ይሻላል? የተለያዩ በጣም ቁጥራቸው የተበራከቱ የሆኑ አማልክቶች፣ ጣዖቶችና ጽላቶች ይሻላሉ ወይም ብቸኛና ሀያል ሁሉን ነገር የሚረታና የሚያሸንፍ የሆነውን ጌታ ብቻ አውቆ ለርሱ ብቻ መገዛትና ታማኝ መሆን ይሻል ይመስላችኋልን? በማለት ጥያቄ አቀረቡላቸው ማለት ነው። ይህ ጊዜ ጭንቅላታቸውን በመወዝወዝ በሀሳቡ መስማማታቸውን ገለጹላቸው ይባላል። ቀጠሉበት፣ ማ ተዕቡዱነ ሚን ዱኒሂ፣ እንግዲያውስ እውነቱን ልንገራችሁ፣ ከአላህ በስተቀር የምትገዙትና የምታመልኩት ነገር የለም إلا أسماء أن سميتموها أنتم وآباؤكم إن أنتم وناتشو أبات وشتاتشو اندهو ببادو يسيماتشو هاتشو سموشن ستريه للاتشو بادو سموشن انجيل إلا أتاملكم مالواتشو ما أنزل الله بها من سلطان النزي تعوت وشتجيتا لمهناتشو يمي الرجاجتو ما ترجاوش الله لا ورد أباتشو ይህን ልሑክሙ ኢላ ሊላ፣ በዚህ ጉዳይ ውሳኔና ፍርዱ ለአላህ እንጂ ለማንም አይደለም። አመራ አላ ተዕቡዱ ኢላ እያ፣ እርሱ ደግሞ ከእርሱ በስተቀር ማንንም እንዳትገዙና እንዳታመልኩ አዟልና አጥብቆ አስጠንቅቋል አሏቸው። ምክንያቱም ሰው መቼም ራሱን መጠበቅ የተለመደ ነውና እሳቸው ከአባቴ ከአያቴ የወረስኩት ተውሂድ ነው ብለው ሲናገሩ እኛም እኮ ያው ከአባቶቻችን ከአያቶቻችን የመጣልን ነው ብለው እንዳይከራከሯቸው እናንተም ብትጀምሩት ከላይም ሲወርድ ሲዋረድ ቢመጣና ብትወርሱትም ዙሮ ዙሮ የማይሰማ የማይለማ የማይጠቅም እንደውም ስም እንጂ ተጠሪ የሌለው ባዶ ነገር ነው እኮ እየተገዛችሁ ያላችሁት አሏቸው ማለት ነው። ذلك الدين القيم تككلنياونا ليوطق يهونهو منجد اني ينذركواچو نو لا الله الواحد بيتا ما در معناتنو ليلاون هولو ارغف ارغوتتو ወላኪና አክሰረና ሲላለሙን ግን ከሰዎች አብዛኛዎቹ የተለያዩ አማልክቶች እንደማይፈይዱ አንድ አላህ አልዋሂድ ደግሞ በቂ መሆኑን አያውቁም። ባለማወቃቸው ሁሉ ሲሳሳቱና ሲጠፉ ይገኛሉ እንጂ ቢያውቁ ኑሮ ትክክለኛው ይህ ብቻ ነበር አሏቸው ነው። ይህንን ካሉ እንግዲህ መልእክታቸውን ካስተላለፉ በኋላ በጣልቃ ገብነት እንደገና ወደነሱ ጥያቄ ሊመጡላቸው ነው። እንግዲህ እኔ አስቀድሜ እናንተ ለማነጋገር ያሰብኩት ነገር ነበር ስለ ሃይማኖት። ይህንን ከነገርኳችሁ በኋላ አሁን ደግሞ ወደ እናንተ ጥያቄ ልመለስ ብለው ምናማቸውን ሊፈቱ ነው በሚቀጥለው ማለት ነው። ያ ሳሂበ ሲጅኒ እናንተ የእስር ቤት ጓዶች አሏቸው። አሁን አማ አህዱኩማ ወደ እናንተ ጥያቄ ልመለስና በያው ባቀረባችሁት መሰረት ከሁለት አንዳችሁ አሉ ፈስቲ ረበው ኸምረን ያው በምናሙ ወይነ ጠጅ ሲጠምቃ ይቻለሁ ይዟልና ፍችማ ያስፈልገው ይሄ ገሃዱን ነው ያሳየ። አሁን ከዚህ ከታሰርክበት ወንጀል በነጻ ተወጣና ያው ወደ ስራት መለስና እንደለመርክ ያንም ኸምረን ትቀዳለህ ላለቃህ ማለት ነው አሉ። ወአመል አኸሩ ያኛው ደግሞ ዳቦ ተሸክሜ ከራሴ ላይ ያለውን ዳቦ አሞራ ሲበላብኝ አየሁኝ የሚለው አሉ። ፈይስለቡ በወንጀሉ በነጻ መለቀቁ ይቀርና ይረጋገጥበታል። በዛ መሰረት በአደባባይ ይሰቀላል ማለት ነው። ፈተኩሉ ጦይሩ ምረሲ እና ዳቦ ራሴ ላይ አሞራ በላው የሚለው ራሱ አሞራው ጭንቅላቱን ይጎረጉረዋል ማለት ነው ብለው ፈቱበት ማለት ነው። የጊዜ ተደናገጡና ፈረኛ እንደዛ አይነት ምናም አላየንም አሉ ይባላል። ወዲ ያላምሩ ለዲ ይተስፍያን አያችሁም አላያችሁም የጠየቃችሁኝ ነገር በዚህ መልክ ተፈጽሟል። አላህ Subhanahu Wa Ta'ala ፍቹ እንደሆነ አሳውቆኛልና እንግዲህ የራሳችሁ ጉዳይ በማለት ደመደሙ ማለት ነው። ምናም እንደፈቹ ነው እንደሚባለው ያልሆነ ሰው አታስፈቱ ይባላል። እና ያኛው እርግጥ ጥሩ ለመልስ አግኝቷል ባለመጠጡ። ይሄኛው ግን ባላሰበው መልኩ ሞት እንደሚፈረድበት እንደሚሰቀል መርዶውን ሲያስጠቅፉት ደነገጠ። እሱ ብቻ ሳይሆን ጓደኛውም አብሮ ደንግጦ ሁለታችንም አላየንም ዝም ብለን እየጠየቅነው አሉ። አያችሁም አላያችሁም መልሱ ይሄ ነው ካሁን በኋላ ውጤቱን ጠብቁ በማለት ነገራቸውን ጨረሱ ይላል። እና እንግዲህ ዋናው ቁም ነገር ነብዩላህ ኢሱ በዛይ ቃውጢ ቀን እስር ቤት ገብተው ባገኙት እድልና አጋጣሚ ችግራቸውን የራሳቸውን ወደ ጎን ትተውት እንዴት ፈታለው እንዴት ወጣለው የሚለውን ነገር ረስተው የአላህን መልእክት ተውሂድን እንዴት እንደሚያስተምሩና ሽርክን እንዴት አድርገው ደግሞ ውጥንቅጡን አውጥተው እንደሚያወግዙት ነው የሚያሳየን። እንግዲህ ዳዒ የሆነ ሰው ትክክለኛ ሙእሚን የሆነ ሰው የሰም ቦታ ቢሄድ መድረክ አያጣም የሚባለው ለዚህ ነው። እስር ቤት እንኳን ቢሆን እዛው እስር ቤት የሚመጡትን ሰዎች ማስተማር ይቻላል አላማ አስካለው ድረስ ይባላል ማለት ነው። ለዚህ አባባል ማረጋገጫውም ይህ ነው። وقال للذي ظن أنه ناج منه مذكرني عند ربك فأنساه الشيطان ذكر ربه فلبث في السجن بضع سنين. وقال الملك إني أرى سبع بقرات سمان يأكلهن سبع عجاف وسبع سنبلات خضر وأخرى يابسات يا أيها الملأ أفتوني في رؤياي إن كنتم للرؤيا تعبرون. قالوا أبغاث أحلام وما نحن بتأويل الأحلام بعالمين. وقال الذي نجا منهما وادكر بعد أمة أنا أنبئكم بتأويله فأرسلون. يوسف أيها الصديق أفتنا في سبع بقرات سمان يأكلهن سبع العجاف وسبع سنبلات خضر وأخر يابسات لعلي أرجع إلى الناس لعلهم يعلمون. قال تزرعون سبع سنين دعبا فما حصدتم فذروه في سنبله إلا قليلا مما تأكلون. ثم يأتي من بعد ذلك سبع شداد يأكل ما قدمتم لهن إلا قليلا مما تحصنون. ثم يأتي من بعد ذلك عام فيه يغاث الناس وفيه يعصرون. وقال للذي ظن أنه ناج منه مذكرني عند ربك إن نبي الله يوسف أهونا فتناشوا عند يالك يالهون ملك سريق مولي أستلالفنا ومالتنا كالنزيك أولاد يسربيت قواد وجه مكاكل በነጻ ይለቀቃልና ይፈታል ብለው የገመቱትን ሰውዬ የሚከተለውን መልእክት እንዲያደርስላቸው አዘዙት ማለት ነው። ከሁለት አንዳችሁ ያው እንደምትወጡ ነው እና የወጣ እንደሆነ አንተ የወጣው ሰውዬ እዛ አለቃ ዘንድ ስትሄድ ባለ ስልጣኑ ዘንድ ይለው እድኩርኒ እንደረብከ እንደ ሰይድከ አይ እንደ መሊክ ማለት ነው ንጉሱ ዘንዳ ረንዳው ያላግባብ የታሰረ አንድ ግፉ ሰው ይያለ እዛ ዝም ብሎ ይሰቃያል ብለስ ያስታውስልኝ ይሉታል ማለት ነው። እሱ ለጊዜው እሺ ቢላቸው ግን ፈንሳው ሰይጣኑ ዚክረ ረቢ እሱ ከወጣና እዛ ንጉሱ ጋር ከሄደ በኋላ ሰይጣን ልቡን ሰውሮ አስረሳው ይላል። ዚክረሁ እንደ ረቢ ማለት ነው። እዛ ንጉሱ ዘንዳ ይሄ ሰውዬ እንደዚህ ያላግባብ ታስሯል ብሎ ማስታወስና ማናገርም ቢፈልግም ሰይጣን አስረሳውና ምንም ትዝ ሊለው አልቻለም። በመሆኑም ፈለቢተ ፊስጅኒ ሊባአሲኒን ነቢዩላህ ዩሱፍ ከዚያም በኋላ ብዙ አመታቶችን በዛው በእስር ቤት እንዲቆዩና እንዲዘገዩ ተደረገ ይላል። እንደሚባለው ከሰባት እስከ ስምንት አመት ቆይተዋል ይባላል። እንግዲህ እዚህ ጊዜ እሳቸው መጀመሪያውኑ ከዛ ሁሉ ፈተና ሊያወጣቸው የቻለው አላህ መሆኑን እያወቁ ሰው ናቸውና የሰውዬ አሁን ተፈቶ ቤተ መንግስት እንደሚሄድ ሲያውቁ ንጉሱ ደግሞ ያላግባብ መታሰሬን ከሰማ ያስለቅቃኛል ይራራልኛል በማለት መልእክት አስተላለፉ። አጭሩን መንገድ ተተው ረጅም መንገድ ከፈቱ ማለት ነው። አላህም ያው እስካሁንም ዋዲያ አንተነ ድረስልኝ እርዳኝ ማለት ይገባቸው ለንጉሱ አስፈታይ ብለው መልእክት ሲልኩ ጊዜ አላህ ተቀየማቸው። በትንሽ ስህተት ነውና ወዳጆች ላይ ቅርም ይሰኘው ማለት ነው። እስቲ እንግዲህ አስቡ ያስታውስና ያስፈታ በማለት ብዙ አመታት እንዲማርክቁ ተደረጉ ይላል። እቺ ጥፋት ሆና ተገኝታ እና ጅብሪል መጣና ይባላል እንደ ሰው ሆኖ ይጠይቃቸው ነበር እንደ ጋዜጠኛ ዩሱፍ ወንድሞች እንደዛ አርማ አድርገው ጉድጓድ ሲወረውሩ ከዛ እንዳትሞት ያዳነህና እንድትወጣም ያስቻለህ ማን ነው ብሎ ጠየቃቸው ይባላል። ጌታዬ አላህ ነው አሉ። ያ ሌላ ምንም ምክንያት ሊሰጠው አይችልምና ማለት ነው። ከዛ በኋላ ደግሞ ግብጽ ሀገር ሂደ ተሽጠ ተዶሮዋጋ እንደገና የገዛ ሰውዬ በጥሩ ሁኔታ በእንክብካቤ ያጅብኛ ሳድግልኝ ብሎ ለሚስቱ የተናዘዘውና እንደዛ እንደ ንጉስ ልጅ ተንቀባራ ያደከው በማን ነው ይላል። በጌታዬ በአላህ ነው አሉ። ይህቺ ከዛ በኋላ ደግሞ አሁንስ እስር ቤት እንድትገባ ያደረገ ማን ነው? አላህ ነው አሉ። ታዲያ አሁንስ ለማስወጣት አይችልም እንዴ አላቸው ይባላል። የዚህ ለካ ተሳስቻለሁ ይላል። ወዳውኑ እንግዲህ ኢስቲግፋር ማረግ ጀመሩ ይባላል። አላህን ሱብሃነ ወተዓላ ድረስልኝ ማለትን ትቼ ለካ ላንዲ ባለስልጣን እስረኛ እንደዚህ ታስሯል ብዬ ልካለሁኝ አሁን ለዚህ ነው የተረሳሁት አሉና ወዳውኑ እንደገና ተውባ ማረግ ሲጀምሩ ፈረጃው ሊመጣ ነው ማለት ነው። እናሳቸው የላኩት መልእክት ያው ደብዛው ጠፍቶ ቀረ። አመታት አስቆጠረ ትዝ ሳይለው ሰውየው ማለት ነው። ግን አላህ ሱብሃነሁ ወተዓላ ሲታረቃቸው መልእክቱን እሱ ራሱ ሊያደርስላቸውና መፍትሁንም ሊያመጣላቸው ነው ማለት ነው። እና እንዴት ነው መፍትሁ ሊመጣ የቻለው? ንጉሱ ራሱ እሳቸውን የሚያስፈልገው ነገር ሊፈጠርበት ነው። ወቃለል መሊኩ በጊዜው የነበረው ንጉስ እንዲያል አንድ ቀን ባለ ስልጣናቶች ጋር ሆኖ ማለት ነው። ኢኒ አራ ሰብአ በቀራቲን ሲማኒ ያኩሉሁን ሰብዑነ ጃፉን ወሰብዐ ሱንቡላትን ኹድሪን ወኡኸረ ያቢሳት ዛሬ ባይገርማችሁ አለ ባለስልጣኖቹ ጋር ሆነና ንጉሱ በምናሜ እንዳው ጉድ ያለው ነገር አየሁኛል። ምንድነው እሱ ሲሉት አንድ ወንዝ ደረቅ ወንዝ ይመስለኛል። ከዛ ከደረቅ ወንዝ ከምድሩ ሰባት ላሞች ይወጣሉ። እነዛ ሰባት ላሞች ኢማን በጣም ይወፈሩ ጮማ ያዘሉ ናቸው። እነሱ ወጣ ብለው ትንሽ ፈቅ እንዳሉ ልክ እነሱ ከወጡበት ቦታ ደግሞ ተኋላ ሌላ ሰባት ላሞች ደግሞ ወጥቷል። እነዛ ደግሞ በአጥንት የቆሙ በጣም የከሱ ለመራመድ ያቃታቸው ቆዳና አጥንት ብቻ ናቸዋል። እነዛ የከሱትና ኋላ የወጡት ቀደም ብለው የወጡትን ጮማ ያዘሉና የወፈሩ ላሞች ሲበሏቸው አየሁኛል። ወሰብአ ሱንቡላቲን ኹድሪን ወኡኸረ ያቢሳታት በሌላ መልኩ ደግሞ ሰባት የሰብል ዘለላ አለ። ለምሳሌ ስንዴ ዘለላ እሸት በሚሆን ጊዜ ደስ ይላል። ለጭንቅላቱ ከብዶት እንዲቀልስ ይላል ወይም ማሽላም ቢሆን እና እሸት የሆነ እህል ዘንባባ እንደዚህ የሆነ እሸት በጣም ደስ የሚል ሰባት ዘለላዎች አየሁኛል። ኹድር ገና እርጥብ ቀዘባ ወኡኸረ ያቢሳት እንደገና ከነሱ በኋላ ደግሞ ሰባት የደረቁና የተንጨፈረሩ ዘለላዎች አየሁኛል። እነዚህ ወደ ኋላ የመጡ ደረቆቹ ቀደም ሲል በወጡት በርጥቦቹና በሸቶቹ ዘለላዎች ላይ ሲጠመጠሙባቸው አየሁኛል። መጠምጠም ያለበት እርጥብ ነገር ነበር፣ ደረቅ ነገር አይጠመጠምም። በተገላቢጦሽ እንደገና ደረቆቹ በርጥቦቹ ላይ ሲጠመጠሙባቸው አየሁኝ በማለት ይህ አይነት ምናብ አይቻለሁ ዛሬ ለሊት። ያ አዩሃል መለእ እናንተ ክቡራኖች አለ እንግዲህ ባለስልጣናቶች ሹማምንቶች ናቸው ዙሪያውን ያሉ እና እናንተ ታላላቅ ሰዎች አፍቱኒ ፊ ሩኢያየ ይህንም ምናቤን ፍች እንዲሰጡኝ ይፈልጋለሁኝ። እንኩንቱም ሊሩኢያ ታጉሩን ምናብ የምትፈቱ የሆናችሁ እንደሆነ ችሎታ ያላችሁ እንደሆነ ይህም ምናብ ትፈቱልኛላችሁ በማለት ጥያቄ ያቀረበላቸው። ከእነሱም መካከል እንግዲህ እንደ ፍቁርነት እንደ ጥንቆላ ሟርት የሚሞካክሩ ነበሩ እና ትልቅ ሰው እየተባሉ እንዲከበሩ እነዛም እንግዲህ ዛሬ የምታውቁ ከሆናችሁ አዋቂውን ዛሬ ነው የምለየው ይህም ምናብ ፍቱልኝ ብሎ አቀረበላቸው ማለት ነው። ይህ ጊዜ ምናቡን ለመፍታት ችሎታ ያለው ሰው አልተገኘም፣ ሁሉም ተጨነቀ ማለት ነው። እና መንጀይ ለሻን አዳ እንደሚባለው አንድ ሰው የማያውቀውን ነገር ይጠላዋል። አናቅም እንዳይሉ ትቢት ያዛቸው፣ እናቃለን ብለው ደግሞ መልስ እንዳይሰጡ ያ ነገር እንዳልሆነ የሆነ እንደሆነ ወደፊት በንጉሥ ደረጃ በቀላል የማይታለፍ የሚያስወነጅን ነገር ሆነባቸው። ስለዚህ ያንን የታየው ምናም መሆኑ ቀርቶ ቅይጅት ነው ብሎ ማቅላላትና ማርከስን መረጡና አሉ አዱጋቱ አህላሚን አንተ ምና ባየው ትላለህ እንጂ እኮ ይህ ዝም ብሎ የእንቅልፍ ቅይጅት ነው ይቀጠቅጠህ አድሯል እንጂ ምናብ ይባላል? ይህ ምን መላቅጥ አለውና ነው የሚፈታው አሉ። ወማ ናህኑ ቢተዊል አህላሚ ቢዓሊሚን እኛ ትክክለኛ ምናብ ሲሆን ነው እንጂ መፍታት እንችላለን ያልንህ። እንዲህ አይነት መላቅጥ የሌለው ምስቅልቅል የሆነ ቅይጅት ለመፍታት እንችላለን እንዴ? አናውቅም እንዲህ አይነት ምናብ። ትክክለኛ ምናብ ቢሆን ኑሮ እርግጥ በፈታንልህ ነበረ። ዳሩ ግን ምናቡ ትክክል ስላልሆነ ቅይጅት ስለሆነ እምንፈታው አይደለም በማለት ክብራቸውን ጠብቀው አናቅም እንዳይሉ ምናቡን በማጥላላት መልስ ሰጡ ይላል። እና የፖለቲካ ሰዎች ግን እንግዲህ ለመሞኛኘት ቢሞካከሩም እሱ ይተዋወቃሉና እነሱ እንደከበዳቸውና ሊደግሙት እንደሞከሩ ገባው ንጉሱ። አይ አይ አይሆንልንም ላለ ማለት ነው አለና ሌላ አማራጭ ሊፈልግለት ነው ፈጭ ማለት ነው። በዚህ ሁኔታ ላይ እያለ ያ የዛ ጊዜ መልእክት የተላከው በዩሱፍ ያ ተራ አገልጋይ የነበረ አሽከር በአጋጣሚ እዛ ይሰማል ይሄን ነገር ማለት ነው። እና ምናብ እንግዲህ የመፍታት ችሎታ ያለው ሰው ያቅ ነበር እሱ ስንት ጊዜ ረስቶታል ያ ዩሱፍ እንዴት አድርጎ እንደፈታ። አሁን በዛ አጋጣሚ ነገርን ነገር ያነሳዋል እንደሚባለው ትዝ አለው። አይ ያ ሰውዬ ቢኖር ኑሮ ይህን ጊዜ ይህምን አይፈታው ነበረ የሚለው አንጎሉ ላይ ጠባለለት ወዳ። ይህ ጊዜ እሱም እንግዲህ ሰው ከጓደኛው ጋር ነውና ምንም ተራ ሰው ቢሆንም ከፖለቲከኞች ጋር ስለሚኖር ተንኮል ተለማምዷል እሱም ማለት ነው። ይችን አጋጣሚ ተጠቅሞ እሱ ሊሾም ሊሸለምባት ፈለገ። የሁሉ ባለስልጣን አይሆንልንም ብሎ የፈራውን ምናም እሱ ፈቶ ትልቅ ሰው ሊባል ፈለገና በዘዴ እንዲህ ቦታ ሰው የሚያቅተው አለ ብሎ መናገር አልፈለገም። ዩሱፍን ማስተዋወቅ ሳይሆን ለራሱ ፈለጋል። በጃዙር ህድወ ግን ከዩሱፍ ጠይቆ እሱ መልሱ ሊናገር ፈለገና ምን አለ ወቃለ ለዲ ነጃ ሚንሁማ ከነዛ ከሁለት እስረኞቹ በነጻ የተለቀቀውና የዩሱፍን መልእክት ይዞ የመጣው ሰውዬ የዛች ወቅት ላይ እንዲህ አለ ወደከ ረባዴ ኡመቲ ከብዙ ዘመናት በኋላ የዩሱፍን መልእክት ያስታወሰው ይላል። ታዲያ ኡመቲን ማለት በአደ ፈትረቲን ጦዊላ ማለት ዩሱፍ እንደደረሰ የእሳቸውን ነገር ለንጉሱ አስታውሶ እንዲያስፈታቸው ነበረ የላኩ። እሱ ግን ረስቶ ዘንግቶ ቆይቶ አሁን በዚች አጋጣሚ የዩሱፍ ነገር ትዝ አለውና አነ ኡነቢኡኩም ቢተዊሊሂ የዚህን የምናመወትን ፍች እኔ ልነግረወት ይችላለሁ አለ። ተመልከተንኩ እሱ ራሱ እንደሚችል ሆኖ እኔ ልነግረ እችላለሁኝ ፋርሲሩን ግን ከመፍታቴ በፊት አንድ ቦታ ደርሼ መምጣት እፈልጋለሁኝና ይፈቀድልኝ ወጣ ብዬ ልንጣ ከዛ ስመለስ እፈታዋለሁኝ ብሎ ቁጭ አለ ማለት ነው። ንጉሱ ደግሞ ጉዳዩ አሳስቦ ስለነበረ ከመጣው ያምጣው ብቻ ፍቹን ነው የሚፈልገው ሂድ ይቺ ግድ የለም ደርሰህናና ፍታ አለው ማለት ነው። ይህ ጊዜ ወደ አሁኑ እየተዋከበ ዛሬ ላሜ ወለደች በማለት በደስታ እየፈነጠዘ እስር ቤት ሊመጣ ነው። ረሷቸው የከረመውን ወዳጁን ዛሬ በዛ አጋጣሚ ሊዘይር ነው ማለት ነው። መጣና ወደ አሁኑ ዩሱፍ የሚባል እስረኛ አለ ወይ ብሎ ዘበኞችን ጠየቀ፣ የእስር ቤት ኃላፊዎችን። አሁን አሉ እሱ በጣም እንግዲህ ቋምጦ ስለነበረ ዩሱፍ እንደምን ሰነበት እንዴት ከረብ ይቅርታ አድርግልኝ ጉዳይን ረስቼ ምናምን አዲዛር ይጠበቅበት ነበር። እሱ ግን የእሳቸውን ነገር ጭርሱን ትቶ ሩጦ ብቻ ዩሱፍ አላቸው አንተ ዩሱፍ ምትባል ሰውዬ አዩ አስዲ አንተ እውነተኛው አለ። እውነተኛው የሚለው እንግዲህ ማመኳሻ ማባባያ ቃል ማቅረቡ ነው። እሺ እንዲሉት ማለት ነው። መቼም እውነተኝነት ታማኝነት የታወቀ ነውና ሀፍቲና ፊሰብዒ በቀራቲን ሲማኒና ሰባት ላሞች በጣም የወፈሩና የሰቡ የሆኑ የእኩሉሁነ ሰቡን ዒጃብ ሌላ ሰባት የከሱ የሆኑ ላሞች ሲበሏቸው በምናብ ከታዩ ወሰብዒ ሱንቡላቲን ኹድሪን እንደገና ደግሞ ሰባት እሸት የሆኑ የእህል ዘለላዎች ወኡኸረ ያቢሳት ሌላ ሰባት ደረቅ የሆኑ ተጠመጠሙባቸው የዛ አይነት ምናፍቹ ምን ይሆናል አላቸው። ለአሊ አርጅዑ ኢለናሲ ለአለሁም ያለሙን እኔ አለሁበት አካባቢ ሰዎች እንዲህ አይነት ምናብ አይተው የሚፈታላቸው ስላጡ ወደ እነሱ ተመልሼ ይህን መልሱን ልነግራቸውና ልተባበራቸው ስለፈለኩኝ ለሰው መቼም ኸይር መዋል ጥሩ ነውና አለ። እባክህ ይህንን መልሱን ንገረኝና እስቲ ሂጄ ተመልሼ ልንገራቸው በማለት በቀጥታ ያለምንም መንደርደሪያ ጉዳዩን ጥያቄውን አቀረበ ማለት ነው። እንግዲህ እሳቸውም ጥሩ ሰው ናቸው እንጂ የኔን ጉዳይ ምን አደረስከውና ይህን ያህል አመት ተኝተህ ከርመህ አሁን እንዲህ አይነት ጥያቄ ታመጣለህ አላሉት። እህ ደግሞ ምን አይነት ሰው ነው ያየውስ ምናሙንም ሊሉት አልፈለጉም። አንተ ልትጠቀምበት ነው እንዴ በእኔ ስም ማለትም አልሹም። ያው የአላህ ሰዎች መቼም የሚሰሩት ነገር ለአላህ እስከሆነ ድረስ ማንም ይጠቀም ነው የሚሉት። ስለዚህ በቀጥታ ዝም ብለው ሊነግሩት ነው ማለት ነው። قال تزرعون سبع سنين دابنا غير اون እንዳልከው ይሄ አይነት ምናብ ታይቶ ከሆነ ማንንም ይሄው ማለታቸው ነው። ተዛሬ ጀምሮ በሚቀጥሉት 7 አመታቶች አዝመራዎችን በተከታታይ ትዘራላችሁ ማለት ያደረው ህዝብ ያው ጥሩ ብላጊና ክረምት የጥጋብ አመታቶች በተከታታይ 7 አመቶች ይመጡለታል ማለት ነው አሉ። እነዛ 7 የሰቡና የወፈሩ ላሞች ማለት 7 የጥጋብ አመታቶች ናቸው ብለው ፈቱት ማለት ነው። እነዛ 7 ደግሞ እርጥብ ዘንባባ የሆኑ ዘለለቶች የተባሉትም ያው በቀጥታ የሰብል ዘመን መሆኑን ነው የሚያሳዩት ማለት ነው። ያንኑ ነው የሚያጠናክረው። ዳአበር ማለት ሙስተሚረን ያለማቋረጥ 7 አመታቶች በተከታታይ በጣም የጥጋብ አመታት ሆነው ይመጣሉ። ፈማ ሐሰቱም ፈዘሩ ቢሱምቡሊሃ እና በዚህ በ7 አመታት የምታገኙትን አዝመራ ስታጭዱ እንዳጨዳችሁ እንደተዛሬው አውድማ ወስዳችሁ እንዳትወቁ እንግዳሳ ከነ አገዳው ዝም ብላችሁ እየከመራችሁ አስቀምጡት አሉ። የ7 አመታቱን ሁሉ አዝመራ ለምንድነው እንግዲህ እየወቁ ወጉድጓድና በጎተራ ያስቀምጡት እንደሆነ ተጥንሽ ጊዜ በኋላ ነቀዝ ያጠቃዋል። ተበላሽቶ ወጨቱ ነው የሚወድቀው ማለት ነው። ከነ ሰብሉ ከነ አገዳው ከተቀመጠ ግን ይሄ ሁሉ ጊዜ ዘላለም ቢኖር አይበላሽም ይባላል። ዝናብ ብቻ እንዳይነካው ያው ልባስ አደረጉለት። በዛ መልክ እንግዲህ ሳትወቁ ዝም ብላችሁ አስቀምጡት። ፈማ ሐሰቱም ፈዘሩ ቢዝምቡሊ ያጨዳችሁትን አዝመራ ሰብሉን በዛው በአገዳው ላይ እንዳለ ነድወውን ዝም ብላችሁ እየከመራችሁ አስቀምጡ። ኢላ ቀሊለን ሚማ ተእኩሉን በእለት በእለት ለመብላት የምትፈልጉትን ጥቂት ጥቂት ካልሆነ በስተቀር ለእለት ምግባችሁ የተወሰነች ታሸት አርጋችሁ ወይም ቸብቸብ አርጋችሁ ያቺ ስምታልቅ ትበላላችሁ። ስታልቅ ደግሞ እንደዛው የተወሰነች እየወቃችሁ እንጂ አንዴ ወቅታችሁ አዝመራ ጎተራ ያገባችሁ እንደሆነ ያው ኪሳራ ነው የሚሆነው። በይህ መልክ እንዲያስቀምጡ ንገራቸዋል። ثم ياتي من بعد ذلك سبع شداد ከዛ በኋላ 7 የከሱላሞች መጥተው በሏቸው ወይም 7 ደረቅ እንትኖች ዘረለቶች መጥተው እርጥቦቹን ተጠመጠሙባቸው የተባለው በአጠፋው ሌላ 7 የድርቅ አመታት ይመጣል ማለት ነው። የእኩልና ማቀደምቱም ለሆነ በዛ በ7 አመታት አስቀድማችሁ የተበሰባችሁትን ሰብል የሚበላና የሚያስሟጥጥ የሆነ አሳረኛ አመታቶች ይመጣሉ። ኢላ ቀሊል የሚማጽፍኑ እና ለዘር ደብቃችሁና ጠብቃችሁ የምታኖሯት ጥቂት ርጋፊ ካልሆነ በስተቀር ያ የ7 አመትን አዝመራ በሙሉ ያስሟጥታችኋል የቀጣው 7 አመት ድርቅ በማለት ፈቱላቸው ማለት ነው። ثم ياتي من بعد ذلك عام فيه يغاث الناس وفيه يعصرون እነዚያ ሁሉ ነገር የሚያስሟጥጡ የሆኑ መከረኛና የችግር አመታቶች ካለፉ በኋላ ልክ በ8ኛው አመት ደግሞ እንደገና ቀን እንደነበረ ይመለስና ዝናቡ በወቅቱ ይመጣና ሰዎች በዝናብ ሁሉም ነገር ይስተካከልላቸዋል ይላል። ዙቃቱና ማለት ይንቆሩና ጋይ ማለት ዝናብ ነው። ሰዎች እንደተለመደው በብላጅም ሆነ በክረምት ዝናቡ ይመጣላቸዋል ወቅቱን ጠብቆ ወፊ ያሲሩን እና በዛ በሚያገኙት አዝመራ ከምግብም አልፎ ተርፎ እንደገና የሚጠምቁትና የሚጠጡትን ነገር ያደርጋሉ ይላል። ሰው እንግዲህ ጥጋብ ዘመን በሚሆንበት ጊዜ ጥጋብ አይችል ችግር ሲሆንም እንደዛው ቅጥ የለውም። እና አዝመራ በሚገኝበት ጊዜ ለምግቡ ብቻ ሳይሆን በየተለያዩ መጠጦች አስካሪ መጠጦችንም እየጠመቀ መዛለልና መጨፈር ያለ መሆኑን ስለሚያውቁ ያ የብላጅ ዘመን ሲመጣ ያለፈው ሁሉ ነገር ይረሳና እንደገና ሰዎች መጠጦችን እያዘጋጁ እየተገባበዙ የሚዝናኑበትና የሚደሰቱበት ጊዜ ይመጣል በማለት መልሱን አጠቃለሉ ማለት ነው። ይህ ጊዜ ወደ አሁኑ ይህችን መልስ ተተቀበለ በኋላ አመሰግናለሁ እንኳ ሳይል ወደ አሁኑ ተቀልጥፎ እየሮጠ ወደ ቤተ መንግስት መጣና ለንጉሱ ሊነግረው ነው ማለት ነው። እና ነገሩ ይሄን ይመስላል ብሎ በሚገባ ሲያስረዳው ለንጉሱ ሰውየው ያው ፖለቲካ ሰው በመሆኑ ንቃት አለውና ይሄ ተራ ዘበኛ እንዲህ አይነት መኳንንትና መሳፍንት ያልቻለውን ነገር በይመልክ ሊፈታው አይችልም። ይቀጣት ሌባ አዋቂ ሰው አለና እሱን ሂዶ ጠይቆ መሆን አለበት በማለት መረመረው አጥብቆ ማለት ነው። ከየት አባክን ያመጣው ይሄንን አይነት አፈታት ብሎ ሲመረምረው ተደናገጠና አንድ ማጠው ሰው ነበረ ብሎ ይናገራል። የት ነው? እስር ቤት። ማን ይባላል? ዩሱፍ። እንደዚህ ነው ብሎ በሚገባ መግለጫ ከሰጠ በኋላ ወዳውኑ ንጉሱ ሌሎች መለክተኞችን ጨምሮ ይሄንን ሰውዬ አምጡልኝ፣ ከሱ ካንደበቱ መስማትና ራስንም ማየት አለብኝ በማለት በጣም የሚያረካ መልስ ስለሆነ የተላከለት አላህ Subhanahu Wa Ta'ala ወቅቱ ሲደርስ እሱ ራሱ አምጡልኝ ብሎ ንጉሱ እንዲፈልጋቸው አደረገ ማለት ነው። እና ወዳ وقال الملك اتوني به فلما جاءه الرسول قال ارجع الى ربك فاساله ما بال النسوة اللاتي قطعن ايديهن ان ربي بكيدهن عليم قال ما خطبكن اذ راودتن يوسف عن نفسه قلنا حاشا لله ما علمنا عليه من سوء قالت امرأة العزيز الان حصحص الحق انا راودته عن نفسه وانه لمن الصادقين ذلك ليعلم أني لم أخذه بالغيب وأن الله لا يهدي كيد الخائنين وما أبرئ نفسي إن النفس لأمارة بالسوء إلا ما رحم ربي إن ربي غفور رحيم وقال الملك اتوني به إنا نقصو إيه أين تفكي بندر سوزيه إيه أنني يفتاون سوزيه بجنبار ما يتنا كأن دبتو مسمع تفلقا له الناس ولو فلقا شوام قوبة مالت ባለስልጣናቶችን ላከ ወደ እስር ቤት ማለት ነው። እና መጡና ንጉሱ ይፈልጋል ተብለው በክብር ሊጠየቁ ነው ማለት ነው። ፈለማ جاءه الرسول ከንጉሱ በኩል የተላከው መልእክተኛ ነብዩላህ ዩሱፍ ዘንዳ ሲደርስ ጊዜ ንጉሱ ይፈልጋልና ና ቶሎ ብሎ ሲጠይቃቸው እንደገና ተቆራሩ ማለት ነው። ሌላ ሰው ቢሆን ኑሮ ወደ አሁኑ ደስታው ፈንቅሎት ነበር የሚወጣው። እሳቸው ግን قال ارجع الى ربك ወደ አለቃ ተመለስ አሉ። መልእክተኛው ነው ንጉሱ ጋር እንደገና ሄድ ማለታቸው ፈጣሉ ማባሉ ንስወት ኢላቲ ቀጣና አይዲውነ እነዛ በገሌ ሰፈር እጆቻቸውን በቢላዋ የከታተፉ ሴቶች ይሄ አይነት ነገር ሊሰሩ የቻሉበት ምክንያቱና መሰየው ምን ነበር ብሎ እንዲያጣራ ንገረው ለንጉሱ። እና ያ የታሰርኩበት ምክንያቱና መሰየው ታውቆ ንጹህነቴ ካልተረጋገጠልኝ በስተቀር እንደ ፍየል ዝምብዬ ታስሬ ዝምብዬ አልወጣም፣ ጉዳዩን አጣርተህ በፋይል ፍታኝ በለው ማለታቸው ነው። ኢነ ረቢ ቢከይዲሂን አሊም፣ የኔ ጌታ እነዛ ሴቶች በእኔ ላይ ደባ ተንኮል እንደሸረቡብኝ ያውቃልና በዚህ አጋጣሚ አሁን የኔ ጉዳይ መጣራትና ለመጨረሻ ነጥነት የመታወቅ አለ እንጂ እንዲሁ ስለፈለገኝ ጉዳይ ብቻ ቢጠራኝ የኔ ነጥነት ካልታወቀልኝ የምወጣ አይደለሁም ብለህ ንገረው ሂድና በማለት ላኩ። እና يرحم الله اخي يوسف على نبينا عليه الصلاه والسلام በጣም ታላቅ አስተዋይና ታጋሽ ሰው ነበር ብለው አደነቋቸው። እኔ እንደሱ 7 አመት ብታሰር በማንኛውም ምክንያት ናውጣ ተብለሃል ታሉ በደስታ ዘልል ይወጣለሁኝ እንጂ እንደገና ጉዳይ ካልተጣራል ወጣም ብዬ አልከራከረም ነበር አሉ ነብያችን አለይሂ ሰላሁ ወሰለም። ሳቸው ግን በራሳቸው ከመተማመናቸው ብዛት የተነሳ ስማቸውንም ክብራቸውንም ጭምር አብረው ሊፈቱት ፈልገው ነው በአካል ብቻ እንዳይወጡ ማለት ነው። እና በዛ መልክ እንደገና እንደማይወጡ ገልጸው መልእክት ላኩ ማለት ነው ንጉስ ዘንዳ። መጡና ነገሩት ንጉሱን ሰውየው አልወጣም፣ በአንድ ወቅት ሴቶች እጆቻቸውን በቢላዋ ከታተዋል ይባላል በእንዲህ አይነት ቦታ እነዛ ሴቶች ጋር ጉዳይ ይገናኛልና ለምን እጃቸውን እንደቆረጡ መርምረውና አጣርተው ጉዳይን አንድ ፍጻሜ ላይ ካላደረሱልኝ በስተቀር አልወጣም ማለት ብለው መልእክቱን ነገሩ ማለት ነው። ወዳውኑ ባስተኳይ እነዛን ሴቶች ካሉበት አስፈልጎ አቀረባቸው ንጉሱ። ለመርባሪ ቡሊስ ሳይሰጥ እሱ ራሱ መረመራቸው አቅርቦ በግንባር قال ما خطبكن ادراوتن يوسف عن نفسه يوسفن نفسن لنانتا اتالفو اندي ستاچونا فلاغوتون انداركالاچو ستطيقوت وداو انديت نبرس ياسرجوني بمالت طياقي ياقرب قلنا حاش لله ترات لا الله يكباو بمالت باندي دمصملسو مالتم مندنو اسون يفطره يونه جيتا اسون يمثل لج بندي عينت مطفنا بلغنا የማይጠረጠር ለመሆኑ አላህ ራሱ ጥራት ይገባው ያንንም የመሰለ ልጅ ለእንዲህ አይነት ነገር አሳልፎ አይሰጠውም ማለታቸው ነው። ማሊምና አለይሂ ንሱ እና በይሱፍ ላይ ምንም መጥፎ ነገር ምናቀው ነገር የለም። እኛ ምናልባት ተሳስተን ይሆናል እንጂ እርሱ በእንዲህ አይነት ነገር ሊጠረጠር አይገባውም ማለት ከዚህ በተሻለ መልኩ ዋናይቱ መዲየ ተነሳችና ቃለት ኢምራአቱ አልአዚዝ የዛ ይቅሩ አልአዚዝ ባለቤት የነበረችው እመቤታቸው እንደሃለች አልአን ሐሳሰ الحق አሁንማ እነሱ መድበስ ሳይሆን ይፋ መውጣት አለበት እነሱ የሚወጣበት ለት ነው አለ። አነራውቱ አንፊ እኔ እሱን ራሱን እንደማገኘት ብዙ ጊዜ እየጠንቸዋለሁና አባብለዋለሁኛ ወኢነሁ ለሚነ ሳዲቂ እሷናት እንደዚህ ያሰቃየችኝና ያሳደደች ብሎ የተናገረው ባንድ ወቅት በዛ አባባሉ እርግጠኛ ነበር የሚሰማው ጆሮ አጥቶ ነው እንጂ እሱ ምን ጊዜ መጥፋትዋ ያጠም እኔ ግን በተደጋጋሚ ለምኝዋለሁና አባብለዋለሁ በማለት ራሷን አጋለጠ። ዳሊክ ሊዓለማኒ ለማአኩንሁ ቢልገይብ ቃሉ ነብዩላህ ሰለላሁ ዐለይሂ ወሰለም እና እንግዲህ ነገሬ ይጣራ ብዬ የጠየቁበት ምክንያቱ ያ አለቃዬ የነበረው ሰውዬ በለለበት ባለቤቱን ያልደፈርኩና ያላጠቃው መሆኑ እንዲታወቅልኝ ፈልጌ ነው። ወአንላህ ላ የህዲ ከይደል ኻኢኒን አላህም ደግሞ የተንኮለኞችንና የከዳተኞችን ተንኮል የማያሳካውና የማያሰምረው መሆኑን ስለማቅ ምናልባት በለለውበት አጥቶኛል ወይ እንዳይጠረጥረኝ ፍራቴን እንዲያውቅልኝ ፈልጌ ነው አሉ። ወማ ወሪኡ ነፍሲ ደግሞ ነፍሴን አላጠራትም እነ ነፍስ ለአማረቱን ቢሶ ነፍስ ስትባል በመጥፎ አዛዥ ነችና መቼም አላህ አርቶኝ ነው እንጂ እኔ በማንነቴ አልሳሳትም ጭራሽ አላጠፋም ብዬ ጉራ ለመንፋትም ፈልጌ አይደለም አሉ። ኢላ ማራሂ ማረዲ ጌታ ያዘነለትና የራራለት የጠበቀው ካልሆነ በስተቀር ማንኛውም ሰው በነፍሱ መሸነፍና መሳሳት ያለ ነው። ኢነ ረቢ ገፉር ረሂም እኔ ጌታ ምረተ ሰፊና ሩሩ ነውና እሱ ባደረገልኝ እንክብካቤና ጠበቃ ነው እንጂ ልቢንና ላመጤ የቻልኩት እኔ በማንነቴ አይደለም ይህን ያደረግኩት በማለት ማንነታቸውን ገለጡና አረጋገጡ ማለት ነው። ወይም ذلك ليعلم اني لم اخنه بالغيب يميرو يسيتيوا قال نو تبلوا كذا